ويوم يحشرهم جميعا يا معشر الجن قد استكثرتم من الإنس وقال أولياؤهم من الإنس ربنا استمتع بعضنا ببعض وبلغنا أجلنا الذي أجلت لنا وعلى النار مثواكم خالدين فيها إلا ما شاء الله إن ربك حكيم عليم وكذلك نولي بعض الظالمين بعضا بما كانوا يكسبون ويوم يحشرهم جميعا ሁላቸውንም የ መልቂያማ ደርሶ ከያሉበት አሰባስቦ በሚያስነሳበት ጊዜ በተከሎ ይላል ሰዎችንም ጅኖችንም ያ አላህ Subhanahu Wa Ta'ala ከጠረ ደርሶ ከያሉበት ምድረከርስ አውጥቶና አሰባስቦ ሲያቀርባቸው ያ ማሸረል ጅን እናንተ የጅን جماعهዎች በማለት ጥያቄ ያቀርብላቸዋል ካዲስ ተክሰርቱ ሚነል ኢንሲ ሰዎችን ከማሳሳትና ከማወናበድ በጣም አበዛችሁ ይላል ማለት ነው ሸያጢኖች እና እናንተ ስጉሮችና ረቂቆች በመሆናችሁ ሰዎች ባላሰቡትና ባላወቁት መልክ አላህ Subhanahu Wa Ta'ala ይወድዳቸውና ያከበራቸው ወልይ ሆኑ እየመሰላቸው እናንተ በመታሰራችሁላቸው ማወናበጃ ባሮችን ማሳሳትና ማወናበድ አብዝታችኋል ብዙ አጥቀታችኋቸዋል ይላቸዋል ወቃላ አውሊያኡሁ ሚነል ኢንስ እንዲህ አይነት እንግዲህ ወቀሳ በጅኖች ላይ በሚተነዘርበት ጊዜ ከሰው የሆኑት ደግሞ ደንበኞቻቸው የነዛ ወዳጆችና ቁራኞች የነበሩት ማለት ነው እነዚህ ጅኖች አላህ ጥፋታቸውን አውቆልናል እኛ ከተጠያቂነት ልናመልጥ ነውና እናንተ ባሮችን አሳሳታችሁ ይያላችሁ ነውና እንግዳውስ እኛም ጥሩ ይዛል በርታ እነሱ ናቸው እንዲህ አርገው ያጠፉን ብለን እንናገር በማለት አፋቸውን አሹለው አፈፍሶ ይቀርባሉ ማለት ነው ረበና እስተምታ ባዙና ቢባዲና የታችን ሆይ ከፊላችን በከፊሉ ተጠቅመዋል አሉ። ማለት እነዚህ ጅኖች አንተ እንዳልከው በእኛ ተጠቅመውብናል። እኛ በማናቀው ነገር እየመጡ እየወሰወሱ አንዳንድ ጊዜም በመናብ በቅብጅር መልክ እንደዚህ ነው እንደዚህ በሉ እያሉ እየነገሩ እኛ ደግሞ አንተ የወደድከንና ያቀረብከን መስሎን ወልየሆን ብለን እነሱ የሚነግሩን ነገር በጥንቆላ መልክ ለሰዎች እያሰራጨን በዚህ መልክ ሲጠቀሙብን ቆይተናል። ዋላ ግን ነገሩ አንተ ያልወደድከውና ያልፈቀድከው መሆኑ ተረዳ ነው ስለዚህ እነሱ ናቸው ያጠፉንና ያሳሳቱን በማለት በእነዛ በተከታዮች ላይ ተጨማሪ ወንጀል ይደረድሩባቸዋል ማለት ነው ወበለግና አጀለን الذي اجلت لنا አንተ ደግሞ ያክድን ቀጠሮ ደርሰናል ሁላችንም ያው በዱንያ ላይ የተወሰነ ጊዜ ኑራችሁ በመጨረሻ ጊዜ ከሞት እንነሳላችሁና ተጠየቃላችሁ ብለ ነበርና በዱንያ ላይ ይያለን እነሱ እኛን ያአላህ ወዳጆች ናችሁ እያሉ እያወናበዱና እያታለሉ አንተ ያልፈቀድከውንና ያልወደድከውን የሲህር የጥንቆላ የሟርት ስራ እንድንሰራ ተጠቅመውብናል እኛ ደግሞ ያን በሚያረጉ ጊዜ በፈንታችን ለነሱ አክብሮት በመስጠት ግብር ቁርባን በመክፈል በማረድ በተለያዩ ነገሮች ስናከብራቸው ቆይተናል እና እነሱ በእኛ ተጠቅመውብናል እኛም ደግሞ ለጊዜው በእነሱ ተጠቅመናል እነሱ በሚሰጡን መመሪያ ሰው ዘንዳ ትልቅ ሰው ተብለን ተፈርተንና ተከብረን ቆይተን ነበር ግን መጀመሪያ የነን ሐሳብ ያመነጩትና ለእንዲህ አይነት ስታት የታረጉን እነሱ ስለሆኑ እነሱ በጥብቅ ይጠየቁልን ይላሉ ማለት ነው እና በሌላው አያት አላኺላው ባዙሁም ሊባዲን አዙሁን ለልሙተቂን እንዳለው በባጢል የተዋደዱና የተፋቀሩ ሰዎች የመልቂያማ ሁላቸው ከፊሉ ለከፊሉ ጥላት ሆኖ ነው ልካይንና ናጫ ሆኖ ነው የሚነሱት አላህን የሚፈሩ ሙእሚኖች ካልሆኑ በስተቀር በተቅዋ በኸይር ላይ የተባበሩ ከሆኑ ግን የዛ ጊዜ የበለጠ ደግሞ ፍቅራቸው አብጎና አፍርቶ ነው የሚያገኙት በባጢል የሆነ ሰው ግን እዚህ በዱንያ ላይ የፈለገውን ያህል ቢከባበርና ቢዋደድም ኋላ በሚነሳበት ጊዜ የመልቂያማ ወአቅበለ ባዕዱሁም ዐላ ባዕድ እየተለዋሙን እንዳለው አንተ ነህ ያጠፋኸኝ አንተ ነህ ያጠፋኸኝ እየተባለ እየተናቆረና እየተከራከረ ይነሳል ማለት ነው እና ጅኖችና እንግዲህ ሰዎች በዚህ መልክ ነው የሚነሱት ማለት ነው። ይሄን ጊዜ ምን ይላል አላህ قال النار مثواكم አሁን ታዲያ አስቀድሜ እነሱን ልጠይቃቸው እናንተን የምተዋችሁ መስሏችሁ ነው አፋችሁን አሹላችሁ እንደገና ወቀታ የምትዘረድሩት የሁላችሁም መኖሪያ መዘውተሪያ እሳት እንደሚሆን ነው በማለት መርዷቸውን ይነግራቸዋል። እነሱ እንደዚህ ሊያወናብዷችሁ ቢሞክሩም እኔ ዝም ብዬ ለነሱ አሳልፍ ያሰጠዋችሁ ነቢይ እየላኩኝ ኪታብ እያወረድኩኝ ሸያጢኖች እናንተ ጥላቶች መሆናቸውን ደጋግሜ መክሬና ነግሬያቸው የለም እንዴ? እነ ሸይጣን ለኩም አዱውን ፈተፊዙ ዋ አዱዋ ሸይጣን ለእናንተ ጥላት ነውና ምንጊዜም ጥላትነትን አውቃችሁ ተጠንቀቁትና ተቋቋሙት ይያልኩኝ የመከርኳችሁን መመሪያዬን ውድቅ አድርጋችሁ እነሱን ስታጅቡና ስታጨበጭቡ ከርማችሁ ዛሬ እንደገና እነሱ ኃላፊነትን ይወሰዱና እኛን ለቀቅ ብትሉ ማን ይለቃችኋል? ሁላችሁም መኖሪያችሁ አታሳችሁም ሆነ ተሳሳችሁ ጀሃነም ነው ይላቸዋል ማለት ነው። خالدين فيها በጀሃነም ውስጥ ደግሞ ስትኖሩ ለተወሰነ ጊዜ ሳይሆን ለዘላለም ቋሚና ዘውታሪዎች ሆናችሁ ነው። ኢላ ማሻ አላህ አላህ የሻውን ጊዜ ብቻ ሲቀር ይላል። ማለት ምንድነው? ተመቃብራቸው ተነስተው ያው ሂሳብ ሲራት የመሳሰሉት ነገሮች እስከሚከናወኑ ድረስ የተወሰነ ጊዜ ጀሃነም ሳይገቡ የሚቆዩበት ጊዜ አለ። ያቺ ብቻ ጊዜ ስትቀር ከዚያ በኋላ ከገባችሁ መውጫ የላችሁም ማለት ነው። ወይም አንዳንድ ጊዜ ደግሞ የበረዶ ባህር አለ ዘምሃሪብ የሚባል ከሳቱ ይወጡና እዛ በረዶ ባህር ይጨመራሉ። ያ የበረዶ ኃይ ከሳቱ የበለጠ ያሰቃያቸውና አራባክ ወደዛ ወደ ነበርንበት ወደ ሳቱ መልሰን እስከሚሉ ድረስ ይሳቀቃሉ ይባላል። እዛ የሚገቡባትና የሚያሳልፏት ጊዜ ካልሆነ በስተቀር ከሳት ምን ጊዜም የሚወጡና የሚያመልጡበት ጊዜ እንደሌለ ነው የሚገልጸው ማለት ነው። ኢነ ረበከ ሐኪሙን ዓሊም እና እነዚህን ከሃዲዎችና ጠማማዎች በዚህ መልክ ጌታ ሲቀጣ በሱ እንግዲህ ባሰራሩ ምንም አይነት ስህተት የሌለበት ፍጹም ጥበበኛ ነው። በእውቀቱም እጅግ የጠለቀና የተራቀቀ የሆነ ጌታ ነውና በዚህ መልክ መቀጣት የሚገባቸው መሆኑን ስለሚያቀ ነው። የሽርክንና የኩፍርን የወንጀል ክብደት ከኔ የበለጠ የሚያቀው የለምና ሰው ምናልባት እነዚህ ሰዎች ባለማወቅ ቢያካሩ ወይም ጌታቸውን ቢክዱ ታዲያ የተወሰነ ቅጣት አይበቃም እንዴ? ወይስ የተወሰነ ጊዜ ተቀጡ አይመለሱም እንዴ ሊል ይችላል። የወንጀሉን ክብደት ያንተ ጌታ ከማንንም የበለጠ በጥልቅ ያቀዋል። ለነዚህም ሰዎች ደግሞ የሚመጣጠናቸውን ቅጣት እንደዛው በጥበቡ ይመጥናልና ስለዚህ ነው በየመልክ የሚቀጣቸው ማለት ነው። እና እንግዲህ አንድ ነገር የመደንገግ ወይም የመፍቀድም የመከልከልም ስልጣን ለአላህ ነው የተባለው። ለወንጀለኛም መቀጫ መደንገግ ያለበት እርሱ ነው የሚባለው። ወንጀልንና የወንጀለኛ መቅጫ ህግን የሚያገናዝብና የሚያመታክር ለይህን ያህል ወንጀል ይህን ያህል ቅጣት ይበቀዋል ማለት የሚችል አላህ ነው ማለት ነው። ሰዎች ግን የወንጀሉን መጠን ባለማወቅ ከባዱን እንደ ቀላል ያደርጉና በቀላል ያልፉታል ወይም ጭሩስን ነፃ ይለቁታል ማለት ነው። ወይም ደግሞ አንዳንድ ጊዜ ወንጀል ያልሆነውን ነገር በእነሱ አስተሳሰብ ወንጀል ነው ይሉና አላስፈላጊ የሆነ ቅጣት ይሰጣሉ። ይህ እንግዲህ በባሮች ላይ ግፍ መዋል ነው። አላህ ግን የጥፋቶችንና የመቀጫዎችን አቅምና መጠን ስለሚያቅ በጥበቡና በእውቀቱ በዛ ልክ ነው ቅጣቱን የሚመድበውና የሚሰጠው ማለት ነው። ወከዛሊከ ነወሊ ባዕዱ ዛሊሚነ ባዕዳን ቢማ ካኑ የክሲቡን እና አሁን እነዚህ ጅኖችና ሰዎች በዱንያ ላይ እያሉ በውሸት አንዱ ለሌላው በሚሰጠው መመሪያና ማስተባበሪያ ተወናብደው ሄደው በመጨረሻ ለእንዲህ አይነት ውድቀትና ፍረት እንደተጋለጡ ሁሉ ምን ጊዜም በዚህ ዓለም ላይ አንዳንዶቹን ግፈኞች ለሌሎቹ ግፈኞች ወዳጅና ዘመድ አድርገን እንመድባቸዋለን። አለልባጢል እንግዲህ ተመሳሳይ ነው ማለት ነው። እና በዚህ በዱንያ ላይ ያለ ሰውና ጅን ብቻ ሳይሆን ሰዎችም እስበርሳቸው አንዱ ዟሊም ለሌላው ዟሊም ወገንና ዘመድ ሆኖ በዛ በባጢሉ ላይ የመተባበርና የመረባረብ ሁኔታ ያሳያል ሁልጊዜም ማለት ነው። እና ወፍ በቢጤዋ ትበራለች እንደሚባለው ዟሊም ያው ከዟሊም ጋራ ነው ግንባር የሚገጥመው ሁልጊዜም አለል ሐቅም ታለል ሐቅ ጋር ነው። በመሆኑም እንግዲህ እነዛ ጅኖችና ሰዎች በዱንያ ላይ ያሉ እነዚህም በመናብም ሆነ በገሃድ የተለያዩ ነገሮችን ያስመሰሉ እና አንተ ትልቅ ሰው ነህ እንደዚህ ብለህ ብትናገር ይሄንን ለህዝብ ብታሳውቅ ትከበራለህ ሀዲያ ታገኛለህ ሰው ይፈራሃል እያሉ የተለያዩ ጥቅሞችን ያሳዩአቸዋል ያልቀመቅሟቸዋል ማለት ነው። ያችን በሚቀምሱ ጊዜ ደግሞ እነዚህኞቹ በማወቅም ባለማወቅም ዒልም ያለው የሆነ እንደሆነ በመታለል ጊዜያዊ ጥቅሙን በማስቀደም የሌለው ከሆነ ደግሞ እውነትም አላህ ወዶኛል ትልቅ ሰው አድርጎኛል በማለት ባጢሉን ሁሉ ጅኖችና ሸያጢኖች የሚሰጡትን መመሪያ ተከትሎ ራሱ ጠፍቶ ህዝብን ሲያጠፋ ይቆያል ማለት ነው። ስለዚህ ይሄንን እንግዲህ እንደሚያደርጉ የታወቀ ነው። እንደገና ደግሞ ሰዎችም በአንድ ሀገርና በሌላ ሀገር ያሉ ወይም በአንድ ወቅትና በሌላ ጊዜ የሚገኙ ዟሊሞችም እንደዚሁ ተመሳሳይ ናቸው። ሁሉም ጓደኛ ይፈልጋልና እሱ ዟሊም ከሆነ ያንን ዙልሙ እንዲሰራጭለት እንዲስፋፋለት ይፈልጋል ማለት ነው። በአሁኑ ጊዜ ያው በዓለም ዙሪያ እንደምናየው የአላህን ህግና ፍቃድ ሁላቸውም ተስማምተው በመደምሰስና በመሰረዝ የራሳቸውን ሰው ሰራሽ ፍርሃት በአለም ላይ ለማስተራጨት የማይለግሱት ገንዘብ የማይጥሩትና የማይፈልሙት ዘዴ የላቸውም ማለት ነው። እና ዟሊሞችን ለዟሊሞች ተባባሪና ወዳጅ አድርገናቸዋል ይላል። ቢማካኑ የክሲቡን እና በዱንያ ላይ ሲሰሩት በነበረው ሳቢያ የውመል ቂያማም እንደዛው በባጥላቸው ተሳስረውና ተጣምረው ለዘላለም ውድቀትና ውርደታቸው ይጋለጣሉ በማለት ያስጠነቅቃል ማለት ነው። ያ ማዕሸረ አልጅን ወልኢንስ አለም ያቲኩም ሩሱሉ ሚንኩም ይቁሱነ አለይኩም አያቲ ወዩንዚሩነኩም ሊቃአ ዩሚኩም ሃዛ قالوا شهدنا على انفسنا وغرتهم الحياه الدنيا وشهدوا على انفسهم انهم كانوا كافرين ذلك لم يكن ربك مهلك القرى بظلم واهلها غافلون يا معشر الجن والانس ان انت يا جننا يا سو جماعه وايم حزبوك ناتوا على الله سبحانه وتعالى እንግዲህ አንዱ በሌላው በማመካኘት እነገሌናቸው አወናበዱን እነገሌናቸው አሳሳቱን ብለው ስበርታቸው በሚካሰሱና በሚዋቀሱበት ጊዜ እናንተ አጋንንቶችና ሰዎች ይላቸዋል አላህ አለም የትኩም ሩሱሉ ምንኩም ለመሆኑ አንዱ በሌላው ከማማከክና ከመወንጀል ይልቁንስ ከናንተው መካከለ የሆኑ መልእክተኞች አልመጡላችሁም ነበር እንዴ እኔም ፍቃድ ሊነግሩና ሊያስተምሩአችሁ የኔ መመሪያ ደርሷችሁ ይያለ እንደገና ስበርታችሁ እገሌ አሳሳተኝ እገሌ እንትና ላይ ማለቱ ምን አመጣው የኔ መልእክተኞች መጥተዋል አይደለም እንዴ የቁሱና አለይኩም አያቲ የኔን አንቀጾች በእናንተ ላይ እያነበቡ እና እያቀረቡ ሊያስተምሯችሁ መልእክተኞች ደርሰዋችኋል አልነበረምን ወይንዲሩነኩም ሊቃአ ዩሚኩም ሃዛ የኔ ዛሬውን እኔ ጋራ የምትገናኙበትን ዕለት እንደሚደርስባችሁ ሊያስጠነቅቋችሁና ሊያሳውቋችሁ ልኬላችኋል አልነበረም እንዴ ብሎ በማለት ጥያቄ ያቀርብላችኋል። ይህ ጊዜ እንግዲህ መዋሸትና ማስተባበሉ እንደማያዋጣ ስላወቁ ያምናሉ። قالوا شهدنا على انفسنا እኛ በራሳችን ላይ እንመሰክራለን እነተም አንተ እንዳልከው መልእክተኞቹ መተው ነበር ይላሉ። በሌላው አያት በላቀ ዲጃና ነዲሩን ተከደብና ወቁልና ማንዘለ الله ሸናቱም ላክ ዶላሪን ከቢር እንደሚሉት ያአላህ መልእክተኞች ሩስሎች መተው ነበር ግን አላህ Subhanahu Wa Ta'ala ምንም ነገር አላወረደላችሁም እናንተ ዝም ብላችሁ በአላህ ስም የምታወናብዱ ቀጣፊዎች ናችሁ እንጂ በማለት ተቃወምናቸው እንጂ አለበለዚያ መላኩ ሰልፏል ደርሶን ነበር በማለት ራሳቸውን ያጋልጣሉ ማለት ነው። እና አሁንም እዚህ ሸሂድና አለ አንፉሲና ያንተ መልእክተኞች መተው እኛ ግን ያልተቀበልናቸውና ያልተከተልናቸው ለመሆኑ በራሳችን ላይ እንመሰክራለን ማለት ራሳችንን አጋልጣለን ይላሉ። የሚያዝንልን መስሏቸው ወገረቱም الحياه الدنيا እና በዛ ወቅት እንግዲህ ያላህ ነብዮች ተመቀበልና ተመከተል ያጣለላቸው ምንድነው ቢባል የቅርብ ህይወታቸው ናት። በጊዜው የነበረችው ግላዊ ጥቅማቸው sultano ሀብቱ ይቀርብናል መስሯቸው በዛ ተታለው ቁም ነገሩን አሳለፉትና ተሰሩ። ወሸይዱ አለ አንፉሲም ያውን በኔፊት በራሳቸው ላይ ጥፋተኞችና ካሃዲዎች እንደነበሩ መሰከሩ። አንሆም ካሩ ካፊሪ እነሱ በዱንያ ላይ ይያሉ በግልጽ ከሃዲዎች እንደነበሩ ማንንም ሳያጋልጣቸው በፊት እነሱ ራሳቸው ከሃዲነታቸውን መሰከሩ። በራሱ የመሰከረ ከቅጣት ማልዳነ እንደሚባለው በዚህ መልክ በገዛ አንደበታቸው ራሳቸውን እንዳጋልጡ አደረጋቸዋለሁኝ ነው የሚለው። ذلك علم يكون ربك مهلك القرى እና እንግዲህ በየጊዜው ነብያቶችን የላኩትና ያስተማራውት ለምን እንደው ቢባል ጌታ ማንኛውንም የከተማ ኗሪ የሆነ ህዝብ ቢዙልሚን በግፍ ያላግባብ የማያጠፋ ስለሆነ ነው። ወአልዋ ጋፊሉን ኗሪዎቿ ዝንጉዎች ሆነው መጥፎውንና መልካሙን ሳይለዩ እንደው ዝም ብሎ ባለው sultaan በማናለብኝነት የማይጨፈልቅና የማያወድም በመሆኑ ነው መልእክተኞችን ልኮ ፍቃዱን ነግሮና አጠንቅቆ ከዛ በኋላ ነው ለመቅጣትና ለማጥፋት የሚፈልገው እንጂ ሰዎችን ብልክላቸውን ባልክላቸውም ውጤቱን አቀዋለሁኝ በማለት ዝም ብሎ በራሱ እርምጃ መውሰድ ስለማይፈልግ ብቻ ነው ይላል። እና እንግዲህ በሌላው አያት እንደሚለው ወማኩና ሙአዚቢና hatta ነባተ ረሱላ መልእክተኞችን ሳንልክና መልእክተኞችን ማስተባበራቸው ሳይታወቅ ሰዎችን የምንቀጣ አይደለንም የሚለው አያት ከዚህ ጋራ ይመታሰላል ማለት ነው። ለዛ እንደማብራሪያ ነው እንደውም ይሄ ብዙ ጊዜ ያንን አያት ግን አንዳንድ ሰዎች ወማኩና ሙአዚቢና hatta ነባተ ረሱላ ብሏልና ነብይ ካልተላከ ማንኛውም ሰው በዱንያም ሆነ በአኺራ አይቀጣም የሚል ጥቅል የሆነ አመለካከት ያላቸው ሰዎች አሉ። ያባባል ግን ልክ አይደለም፣ ከሌላው አያት ጋር ይጋጫል ማለት ነው። አላህ ሱብሃነሁ ወተዓላ ለማለት የፈለገው በዚህ በዱንያ ላይ አንድ ህዝብ ነብይ መጥቶ ተውሂድን ሳይነግረውና ሳይያስተምረው ዝም ብሎ መጥፍታው ያደጋ አውርዶ ሊያጠፋው አይፈልግም ተምድር ገጥ ነው የሚለው እንጂ በአኺራ አልጠይቅም ለማለት አይደለም አያቱ። በአኺራማ በሽርክ የሞተን አለቀውም ብሏል። انه من يشرك بالله فقد حرم الله عليه الجنه ነው የሚለው። በማንኛውም ጊዜ በየትኛውም ቦታ በአላህ ሲያጋራ የሞተ ሰው በምንም አይነት መዳኛ የለውም፣ መኖርያው جہነም ናት፣ የጀነትም ድርሻ አይኖረውም ብሎ ወስኗል ማለት ነው። እና መልእክተኛ ሳንልክ በፊት አንቀጣም የሚለው በዱንያ መቅሰፍታዊ ቅጣት አውርደን አንዲን ሀገር አናወድመውም ለማለት እንጂ የአኺራው በሽርክና በኩፍር መሞቱ ከታወቀ በፈለገው ጊዜ ነብይ ላክም አይላክም አይለቀቅም። ምክንያቱም የሰው ልጅ አእምሮ አለው፣ ታሪክ አለው። ስለዚህ አእምሮውን ተጠቅሞ የታሪክ ማህደር ተመርኩዞ ሽርክ በማንኛውም ጊዜ በተደጋጋሚ በተላኩት ነብያቶች በአላህ ዘንድ የተጠላና የተወገዘ መሆኑ፣ ተውሂድ ደግሞ የተከበረና የተቀደሰ መሆኑ ታውቋል። ስለዚህ ይህንን ታሪኩን መርሳትና መዘንጋት የለበትም። ሙንዳ በግንባር ነብይ ባይመጣለትም እንኳን ካለፈው ታሪክ በተደጋጋሚ ስለተማረ ይህንን ትቶ እንደገና በጌታው የሆነ ያልሆነ ነገር የሚያጋራ ወይም ደግሞ ጌታውን ጨርሶ የሚክድና በሱ የተለያዩ ነገሮችን የሚያጋራ ሆኖ ከተገኘ በአኺራ የመጠየቅና የመቀጣት ጉዳይ አያጠያይቅም። በዱንያ ግን የስተቱ ተገልጾለት አንተ እኮ ከመስመር አፈንግጠሃል፣ በአላህ ማጋራት የለብህም፣ ጌታን መካድ አይገባህም ብለው ሳይነግሩት እንደው ዝም ብሎ ዘንግቶ ባለበት ሰዓት አንድ አደጋ መጥቶ ከተማውን ሊያወድመው አይፈልግም በዚህ መልክ ነው የሚለው። እና እነዚህን ሁለት አያቶችን በዚህ መልክ ማመሳከርና ማጣጣም ይገባል። አለበለዚያ አንዱን ጥሎ አንዱን አንጠልጥሎ የሄደ እንደሆነ አንዱን አያት ፈጠርን ስንል ሌላውን አያት እንደማስተባበል ይቆጠርና ራሳችንን አሳስተን ሌሎችንም እናሳስታለን ማለት ነው። እና ወማኩና ሙአዚቢነ ማለት በዚህ ወዱንያ ላይ ነው። በዱንያ ላይ ነብይ ተልቆ መጥፎውና መልካሙ ሳይነገረውና ሳይያስጠነቅቁት ማንኛውንም ጥፋተኛ አላህ አያወድመውም ነው የሚለው። እና በተደጋጋሚ በብዙ ነብያቶችም የታየው ይሄ ነው። እነ ቀውሙ ኑህ እና አድ እነ ተሙድ የተባሉትን ሰዎች እነ ቀውሙ ሉጥን ሁሉ ስናያቸው መጀመሪያ ነብይ ተልኮላቸው ሲያስተባብሉ ከዚያ በኋላ እኩሉን መሬት በመገልበጥ እኩሉን በውሃ በማጥለቅለቅ እኩሉን በአውሎ ንፋስ በመሳሰሉ ነገሮች ያወደማቸው ነብይ ካስተባበሩ በኋላ ነው ማለት ነው። አለበለዚያ አስቀድሞ እንደው ዝም ብለው ምንም መሪና አስተማሪ ሳይኖር ካፊር ስለሆኑ ብቻ መቅሰፍታዊ ቅጣት ያወረደባቸውና ያጠፋቸው የሉም ነውና በዚህ መልክ ነው መወሰድ ያለበት ነው። ولكل درجات مما عملوا وما ربك بغافل عما يعملون وربك الغني ذو الرحمة إن يشأ يذهبكم ويستخلف من بعدكم ما يشاء كما أنشأكم من ذرية قوم آخرين إنما توعدون لآت وما أنتم بمعجزين قل يا قوم اعملوا على مكانتكم إني عامل فسوف تعلمون من تكون له عاقبة الدار إنه لا يفلح الظالمون ولكل درجات مما عملوا لهلهم هزبوش كسر رسترا يراساتشو يهونا درجانا اركن وچنور واتشو الليلة قريسا وچمهونو جنوش ثمانين يوم أمت ثمانين يوم زمن የሚመጡ ሰዎች የው መልቂያባ በሚነሱበት ጊዜ በዛ በስራቸው መጠን ዋጋቸውን ያገኛሉ። ወመኛመል ምስካለ ደረትን ኸይረየራ ወመኛመል ምስካለ ደረትን ኸይረየራ እንደተባለው የሰራው ስራ አነሰም በዛም ከፋም በጀም ለሰራተኛው በዛው መጠን ደረጃ ይኖረዋል። እና ደረጃ ያለው አሁን መጥፎውንም መልካሙንም በማካተት ነው። በተለምዶ ደረጃ የሚባለው ለኸይር ነገር ነበር፣ አሁን ግን ለሸሩም ጭምር ነው። ለማንኛውም ሰራተኛ የሚሰራው ኸይርም ይሁን ሸርም በዛ በሰራው ስራ መጠንና ልክ ድርሻ ይኖረዋል። ኸይረኛውም በሰራው ስራ ኸይር ስራ ደረጃው ከፍ ብሎ በጀነት የላቀ ደረጃ ያገኛል ማለት ነው። ሸረኛውም ደግሞ በመጥፎ ስራው መጠን በጣም በከፍተኛ ደረጃ ከሆነ የወነጀለው እንደነ ፍራውን እንደነ ሃማን እንደነ አቡጀል ያለው ያው ከፍተኛውን ቅጣት ያገኛል። አድኺሉ አለ ፍራውና አሸደል አዛብ እንደተባለው ማለት ነው። ثم لا نحن اعلم بالذين هم اولى بها سريا እንደሚለው ከካፊሮቹ መካከል በጣም አደገኛና ከባድ ከሆነው ቁጣቱ ተመጋፈጥ የሚገባቸው ለይተን እናቃቸዋለን። ካፊር እንኳን ቢሆን አንድ ሰው ሙሽሪክ እንኳን ቢሆን በስመ ኩፍርና በስመ ሽርክ እንዳውም ብሎ አንድ ደረጃ ላይ ወስጃላጉራቸው አዲል ነኝና በጣም ቀንደኛና አደገኛ የነበረውን በከፍተኛ ደረጃ ይቀጣል። መለስተኛ የሆነው ደግሞ እንደዛው መለስተኛ ይሆንለታል። በጣም ዝቅተኛ የሆነውም ደግሞ በዛው በዝቅተኛ ደረጃ ይቀጣል። ዝሮ ዝሮ ግን ቁጣቱ ከፍና ዝቅ ይበል እንጂ በሽርክና በኩፍር የሞተ ሰው ከቁጣት የሚያመልጥና የሚወጣ አይሆንም። አቀጣጡ ግን እዛው ላይ በደረጃ ይለያያል ማለት ነው። በጀነትም እንደዛው ነው። አንድ ሰው ሙእሚን ስለሆነ ጀነት ገባ ስለተባለ ሁሉም አንድ ደረጃ እንደበረት ይከማቻል ማለት አይደለም። በአንደኛ ደረጃ እንደ ነብዮች እንደ ስድቆች ያሉት ሙርሰሎቹ ያው ከፍተኛ የሆነ ማዕረግ ይዛሉ። ከዛ ደግሞ እየቀነሰ በመጣ ቁጥር በደረጃው ዝቅ ዝቅ ይላል። የመጨረሻው ደግሞ ተራ ጀነት ይሆናል ማለት ነው። እና በዚህ መልክ ነውና ማንም ሰው እንግዲህ እድሉን ለማሻሻልና የበለጠ ለማደግ መጣር አለበት። በመጥፎውም በኩል ደግሞ ሲሆን ጨርሶ ቁጣት እንዳይነካው ቢያንስ ደግሞ የተወሰነ ቁጣት እንኳን ቢደርስበት በጣም አስከፊና አስጠቃቂ ከሆነው እንዳይገባ መጠንቀቅ ይገባል ማለት ነው። ወማ ረብከ ቢራፊልን አማ ያዕመሉን ያንተ ጌታ ሰዎችም ሆነ ጅኖች በዱንያ ላይ ያሉ የሚሰሩት ከሆነው ነገር የሚዘነጋ አይደለም ይላል። ስብሃነ ወተዓላ ሁሉም ሰዎችም ጅኖችም በየነሰከፍ የሚያረጉትን እንቅስቃሴና ስራ በቅርብ ይከታተላል። አንዷ ነገር እንኳን አታመልጠውምና አይዘነጋም። በዛችው መጠን ታዲያ ዋጋውን ይሰጣልና ሰዎችም ይሄንን እንግዲህ አውቀውና ተጠንቅቀው የሚያዋጣቸውን ነገር ከወዲሁ ይሹ ማለት ነው። وربك الغني ذو الرحمة ያንተ ጌታ ደግሞ የተብቃቃ የሆነ ጌታ ነው። ሰዎችንም ሆነ ጅኖችን መልካሙን ስሩ ከመጥፎው ራቁ ተጠንቀቁ የሚላቸው መልካም ቢሰሩ እሱ የሚጠቀምበት ወይም ደረጃው የሚያሳድግበት ሆኖ ፍላጎት ኑሮት አይደለም። መጥፎውን ደግሞ ሲጠነቀቁ እሱ ጉዳት እንዳይደርስበት ታስቦ አይደለም። እና እሱ በወንጀላቸውም የሚጎዳ በኢባዳቸውና በኸይራታቸውም የሚጠቀም አይደለም። ከሁላቸውም እና ከስራቸውም ጭምር የተብቃቃ የሆነ ጌታ ነው ይላል። ሰዎችም ሆነ ጅኖች ራሳቸው ባይኖሩ ምንም የሚጎዳው ነገር የለም። ደግሞ የሰሩትን ሁሉ ቢሰሩ ሁላቸውም በአንድ ሆነው ኸይርን የተባለ ሁሉ ቢሰሩም አንድ ቅንጣት አይጨምርለትም በሱ ስልጣን። ሁላቸውም ደግሞ ቢያምፁና ቢወነጅሉ አንድም ጉዳት አይደርስበትም ማለት ነው። ግን ከመጥፎ የሚከለክላቸው ለራሳቸው ጉዳት እንዳይደርስባቸው መልካሙን የሚያዛቸው ለራሳቸው የተሻለ መልካም እድል እንዲያገኙ በማሰብ ነው። ዱራህማ እና የረራዬ ባለቤት በመሆኑ ለባሮቹ በማዘኑ የሚጠቅማቸውን ሁሉ ነገር እንዲያከማቹና እንዲያሰባስቡ የሚጎዳቸውን ሁሉ እንዲርቁና እንዳመልጡ በማሰብ እንጂ እሱ ተጠቃሚም ተጎጂም አይደለም በእነሱ እንቅስቃሴ ነው። እንየሸይድ ይብኩም ቢፈልግ ደግሞ እናንተን ሰዎችንም ሆነ ጅኖችን ከዚህ ምድረ ገጽ ላይ ያስወግዳቸዋል ይጠርጋቸዋል። ወይስተክሪም ምን ባዲኩም ማይሻ ከናንተ መውደቅና መጥፋት በኋላ እንደገና የፈለገውን ባሪያ በቦታው ይተካል። ከማንሻኩም ምን ዙርየቲ ቀውሚን አኸሪን እናንተን ቀደም ሲል ካለፉት ሌላ ትውልዶች እናንተን በትክክልነት እንዳመጣና እንዳስገኛችሁ ሁሉ ቢፈልግ እናንተን ዛሬ ያላችሁትን ጥርግርግ አድርጎ አጥቶና አስወግዶ እንደገና በሌላ ትውልድ ይመተካት ይችላል በላቸው ነው የሚለው። እና እንግዲህ በየነሰከፉ አንድ ሰው አጀሉ እየደረሰ መሞትና በልጅ መተካት ይሄ የተለመደ ነው። ግን በጁምላ ለማለት ነው አሁን ቢፈልግ እንግዲህ በጁምላ አንዳንድ ጊዜ ህዝቦችን ከምድር ላይ ጥርግ አድርጎ እንደገና ሌላ ትክክለኛ የሆኑ ጥቂት ሙእሚኖችን በማስቀረት አዲስ ትውልድ ያሰራጨበት ጊዜ አለ። በነ ቀውሙ ኑህ ጊዜ፣ በነ ሁድ፣ በነ ሰሙድ ጊዜ እንግዲህ የተለያዩ ህዝቦች ነበሩ። እነዛ ህዝቦች ፍቃዱን ባለመቀበላቸው በአደጋ ጠራርጎ ካጠፋቸው በኋላ ከነብዩ ጋራ የተረፉትን ጥቂቶችን ግለሰቦች እንደገና አባስቶና አራብቶ በምድር ላይ እንዲተኩ አድርጓል። አሁንም ታዲያ በጊዜው በዚህ ምድር ላይ የምትገኙትን ፍጥረታቶች በፈልግ አንድ ጊዜ ጠራርግ ያጠፋና በጣም ጥቂቶች የሆኑትን ሙስሊሞች እንደገና አባስቼና አራብቼ በእግራችሁ ልተካ እችላለሁኝ ነው የሚለው። እንግዲህ እናውቀው የሰው ልጆች አኺራው ብቻ ሳይሆን አላህ ሱብሃነሁ ወተዓላ በመጥፎ ስራቸው ተቆጥቶ በዚህ ምድር ላይ እንኳን የመኖርና የመቀጠል እድላቸውን እንዳያጡ ይጠንቀቁ ሌላው ቢቀር ማለት ነው። እነማ ተዋዱነ ለአቲን አላህ ደግሞ ሱብሃነሁ ወተዓላ ቃል የሚገባላችሁ ወይም ዛቻ የሚያደርግባችሁ ነገር ከትንሽ ጊዜ በኋላ መጭና ደራሽ ነው። አላህ እንዲህ አድርጋለሁኝ ብሎ በሚዝትበት ጊዜ ልብ የሌለው ሰው ያ ነገር ይፈጸም አይመስለውም። በተለይ የዋለ ያደረ እንደሆነ እንዱ ዝም ብሎ በውሸት ተወርቶ የቀረ ይመስለዋል ማለት ነው። ግን ይዋል ይደር እንጂ አላህ ሱብሃነሁ ወተዓላ አድርገዋለሁ ብሎ ቃል የገባው ወይም የዛተው ነገር ደራሽና ተፈጻሚ ነው። ወማ አንቱም ቢሙዕጂዚን ያ ቀጠሮ በሚደርስበት ጊዜ እናንተ ደግሞ እኔን የምታቅቱና የምታይሉም አትሆኑም። የፈለገውን ያህል ብታብሩ ብትጠናከሩ አጭብጥ አትሞሉም አደቃቸዋለሁ ይበላቸው ነው የሚለው። ወሊያ ቀውም ያመሉ አላ መካነቲኩም እና ይህንን እንግዲህ ከነገርኳችሁና ካሳወቅኳችሁ በኋላ እናንተ ወገኖቼ ወይ እናንተ በመረጣችሁትና በፈለጋችሁት መንገድ ስሩ በላቸው። እኔ መልእክቱ ከአላህ በኩል የመጣውን ነግሬያችኋለሁ አስረድቻችኋለሁ። ከዚህ በኋላ እንግዲያው ሳንታ አልከውን እንቀበላለንና እንከተላለን ብትሉ መልካም፣ ካልሆነ ያንኑ ከአባት ካህቶቻችን የወረስነውን የጨለማ ጉዞ እንቀጥላለንም ካላችሁ በነበራችሁበት ባላችሁበት መስመር መቀጠል ትችላላችሁ። ምርጫው የእናንተ ነው። ግን ይስባል ፍቃድ ማለት አይደለም፣ የዛቻ አባባል ነው። ነግሬያለሁ እንብታልክ እንግዲህ ታገኘዋለህ ሞክር እንደሚባለው ነው ማለት ነው። እና ያመሉ ማሽቱም ይላል በሌላው አያት፣ ይፈልጋችሁትን ስሩ ወደፊት የሥራ ውጤታችሁን ታገኛላችሁ። አሁንም ታዲያ አላ መካነቲኩም ማለት አላ ሐለቲኩም ወጦሪቀቲኩም ባለው ህይወትን ሐለታችሁ ሁኔታችሁና መንገዳችሁ መጓዙ ያዋጣናል ካላችሁ ቀጥሉበት። ኢኒ አሚሉን እኔም ደግሞ በመረጥኩትና ጌታዬ በነገረኝ ባስተማረኝ ጎዳና ስራዬን ቀጥላለሁ። ያው መልእክቴን አደርሳለሁ፣ ያዘዘኝን እሰራለሁ፣ የከለከለኝን እከለከላለሁ። እኔም እንዳመለካከቴ እናንተም እንዳመለካከታችሁ እንደሚባለው ነው። ፈሰፈታለሙን ማን ተኩኑ ለሁ አቂበቱ ዳር እና ከትንሽ ጊዜ በኋላ በመጨረሻዋ አገር መልካም ውጤት ለሱ የሚሆንለት ከሁለታችን ማንኛው ወገን እንደሆነ ታውቃላችሁ። ወይኔ ወይ እናንተ ማለት ነው። እነሁ ላ ይፍሊሁ ዛሊሙን አጠቃላይ ግን ቁም ነገሩ ምንጊዜም ግፈኛና በደለኛ የሆኑ ሰዎች አይቀናቸውምና አይሳካላቸውም። ከኔና ከናንተ አንደኛው ዛሊም መሆኑ አይቀርምና ዛሊሙ መቼም እንደማይቀናውና እንደማይሳካለት ነው። ከኔና ከናንተ ግን ማን ዛሊም እንደሆነ ከወዲሁ ብንገመግምና ብናስብ ይሻለናል ባላቸው ነው። وجعلوا لله مما ذرأ من الحرث والأنعام نصيبا فقالوا هذا لله بزعمهم وهذا لشركائنا فما كان لشركائهم فلا يصل إلى الله وما كان لله فهو يصل إلى شركائهم ساء ما يحكمون وكذلك زين لكثير من المشركين قتل أولادهم شركائهم ليردهم وليلبسوا عليهم دينهم ولو شاء الله ما فعلوه فذرهم وما يفترون وجعلوا لله مما ذرا من الحرث والانعام نصيبا الذي تاوتاويان الله سبحانه وتعالى كفطرላቸው አዝመራና እንሰሳ መካከል ለርሱ ዳረጎትና ድርሻ አደረጉለት ይላል። ማለት እንግዲህ ዓለምን እነሱንም ሆነ በጃቸው የሚገኘው ንብረት በሙሉ የፈጠረው አላህ መሆኑ ይታወቃል። እነሱ ግን አላህን እንደ ተመጽዋች አደረጉና እሱ ከፈጠረላቸው እንሰሳትና አዝመራ አትክልቶች መካከል የተወሰኑ ድርሻዎችን ይመድቡለታል ለሌሎች ጣዖቶች እንደሚመድቡ ሁሉ ማለት ነው። فقالوا هذا لله بزعمهم በነሱ አባባል ይሄ እንዲህ አይነቱ እንሰሳ ወይም ይሄ አትክልትና አዝመራ ከዚህ ወዲህ ያለው ለአላህ ነው ብለው ይመድቡታል። وهذا لشركائنا በአንጻሩ ደግሞ ለነዛ ለሚያመልኳቸው ጣዖታትና ጽላቶች ደግሞ የተወሰነውን ይመድቡና ይሄ ለነገሌ ጣዖቶች ይሄ ለአላህ ነው በማለት የጣዖቶች አባል በማድረግ እንዳንድ ጣዖት ይመድቡለታል። ለሱ ግን ሁሉንም ነገር የፈጠረው እርሱ ነው ማለት ነው። በገዛ ንብረቱ እንደገና ጣዖቶች ጋራ እኩል አባል አድርገው በማተለፍ ያቀራመቱታል ማለት ነው። በዛ መልኩ እንግዲህ ከመደቡ በኋላ ደግሞ የሚገርመው ፈማካነ ሊሽረካኢሂም ለጣዖቶቹ የመደቡት ነገር ፈላይሲሩ ኢላላህ ወደ አላህ ድርሻ ምንም ነገር ሊመጣ አይችልም ይላል። ማለት እንግዲህ እህል ከዚህ ወዲህ ያለው ለአላህ ከዚህ ወዲህ ያለው ለገሌ ጣዖት ብሎ ይከልል ይመድብና በሚወቃበት ጊዜ እየብቻ ጎለጎን ይወቃዋል። እና እንደዚህ ሲመነሽ ወይም ሲዘራ ንፋሱ አየር ላድርጎ የጣዖቱን ድርሻ ወደ አላህ ድርሻ የደባለቀባቸው እንደሆነ መልስ መልስ ወደዚህ የመጣውን የነሱ ሀቅ ወደዚህ መጣ ይባላል ሲከበሩ ማለት ነው። ወማ ካነ ሊላህ ለአላህ የተመደበው ደግሞ ወደዛ ወደ ጣዖቶቹ ይሄድ እንደሆነ ፈወሲሉ ላሽረካኢም ወደዛው እንደደረሰ እንዲቀር ይደረጋል። ያ አላህ የተብቃቃ ነው ምንም ችግር የለም ባይመለስም ይባልና የሱ ወደዛ ሄዶ ይቀራል። የጣዖቶቹ ግን ወደዚህ ከመጣ መመለስ አለበት እነሱ አደገኞች ናቸው ይቀስፉናል በማለት ከኔ የበለጠ ተፈሪነት አግኝተው የኔ ድርሻ ወደዛ እየሄደ ሲባክን እየተተወ የነሱ ድርሻ ደግሞ ወደኔ ሲመጣ አንድ ቅንጣት እንኳን ቢሆን ድርሻው ተብሎ አይተውም ይላል። እንግዲህ እንዲያንዲ ጓደኛ ሆነው መካፈላቸው ሲገር እንደገና ደግሞ የነሱ ሀቅ ሲጠበቅና ሲከበር የኔ ወደዛም ወደዚህም እየተፋሰሰና እየባከነ እንዲቀር ይደረጋል። ፈአማ ይህኩሙን መጀመሪያም ባመዳደብና ባከፋፈላቸው ኋላም ደግሞ ያንደኛው ድርሻው ሌላው ሲሄድ በመተውና በመለሳቸው የሚፈርዱትና የሚወስኑት ነገር ምንኛ አስከፊና ጸያፍ ነገር ሆነ። በነሱ አስተሳሰብ እንግዲህ ጣዖቶቹ ከኔ የበለጠ ተፈርተውና ተከብረው ሀቃቸው ሲጠበቅ የኔ ደግሞ እንደገና ሲባክን መገኘቱ ምንኛ የከፋ አስተሳሰብና ውሳኔ ዳኝነት ነው የሚለው። እና እንግዲህ ሙሽሪኩ አረብ በዛ በጃሂልያቸው ጊዜ በነበሩበት ወቅት ነብዩ ከመምጣታቸው በፊት አድራጎታቸው ሁሉ በጣም የሚያሳዝንና የሚያሳፍር ነበር ማለት ነው። አንድ ህፃን ልጅ እንኳን ይሰራዋል ተብሎ የማይገመት ነገር ነበር። እንግዲህ እንስሳዎች ዘላኖች በሚሆኑ ጊዜ ብዙ ግመሎችና ፍየል በጎች ይኖሯቸዋል። ከነዛ ከወጎቻቸው መካከል የተወሰኑትን ይሄ ለገሌጣውት ይሄ ለገሌጣውት ብሎ ይመድበዋል። ለአላህም እንዳንዲ ጣውት ይወሰንና እሱም ደግሞ አንድ ድርሻ ይሰጠዋል። አዝመራ በሚያዘምሩበት ጊዜ ደግሞ ከዚህ ወዲህ እንደ ጉልማ እንደሚባለው ለጣውቶቹ ይጎለምላቸዋል፣ በሌላ በኩል ደግሞ ለአላህም ይደረጋል። ያ በሚወቃበት ጊዜ ደግሞ ንፋስ ያንዱን ወደ ሌላው ይወሰደ እንደሆነ የጣውት ወደ አላህ እንዲመጣ ይፈቀድለትም። ያ አላህ ግን ወደ እነሱ ሁሉ ቢቀላቀል መልሰው አይባልም ነው የሚለው። وكذلك زين لكثير من المشركين قتل اولادهم شركاءهم ان على الذين تاوتاويان انذا يميملكواچو يهونو تغاريوچ وشيطانوچو معناتو نو لجوچاچون مغدره اند ملكامنا اند طرو نغر ادرغو شلمولاچوال يلال من هي يغرمال انتساتن لتاوتنا لني ماكفافلو بيچا سايون ከአብራካቸው የወጡ የገዛ ልጆቻቸውን ያለምንም ምርራዬ ከነ ህይወታቸው እንዲቀብሩ እንዳን ሲል እንዲገሉ ይሄንን ያደረገ ጀግኑ እንደሰራ ትልቅ ጀግና ተብሎ የሚወደስና የሚመጎዝ ተደርጎ ታይቷቸዋል ነው የሚለው። እና እንግዲህ በሌላው አያት እንደተከሰው ወላ ተክቱሉ አውላድኩም ከሽየተ ኢምላኪና ነርዝቁሁም ወኢያኩም እንደሚለው አንዳንዶቹ ልጅ በዛ እንደው በተለይ ሴት ልጅ ያው ኑሯችንን ታዘቃዝቅብናለች ችግር ላይ እንወድቃለን ይያሉ በመፍራት አንዳንዶቹ ደግሞ በቅናቻ ቅናት ስለሚያጠቃቸው ልጆቻቸው እንግዲህ መልከኞች ነበርና የሚሆኑት አረቦች እቺን ቆንጆ ልጅ አታድጌ አንከባክቤ ለትዳር በመትደርስበት ጊዜ እንዴት አሳልፌ ለማንም በአዲ ሰጣለሁኝ ለማንም አሳልፌ ከመስጠት ብገላት ይሻላል ይያሉ የሚገሉ ነበሩ ማለት ነው። የነኑ ታዳ ልጅ መግደልን ሸያጢኖቻቸው የነሱ አለቆች በዛ በመጥፎ ባህላቸው ተክነው ያደጉት እንደ ትልቅ ነገር እንደ ቁም ነገርና ሰውን እንዳውም እንደሚያስከብር ነገር አድርገው ያሳዩአቸዋል ነውር መሆኑ ቀርቶ ማለት ነው። ምክንያቱም ከጣዖት ጋር ያያይዛሉ ይሄን ያደረክ እንደሆነ ጣዖቱ ይወድልሃል የሚል አስተሳሰብ ስላሳደሩባቸው ጣዖቱ ራሱ በቃል እንኳን ባይናገር በሱ ስም ነውና ወንጀሉ እንዲሰራ የሚደረገው ጣዖቶቹ ልጆቻቸውን መግደልና ወይም ከነ ህይወታቸው መቅበር እንደ መልካምና እንደ ሰናይ ተግባር አድርገው አሳይተዋቸዋል ይላል። ይሄን ያደረጉት ለምን ነው ሊወርዱ ጥፋት ላይ ሊጥሏቸው ነው። ወሊየር ቢሱ አለይም ዲነው ትክክለኛው እንዲናቸው ደግሞ ሊያዘባርቁባቸው ነው። ማለትም ከነብዩላህ እስማኤል ሲወርድ ሲዋረድ የመጣውን ነብያዊ ባህሉን ከነጭራሹ ደብዛውን አሳጥተው ይሄንን የጫካና ያውሬ ባህል በመተካት ዲናቸውን ተነጭራሹ እንዲያጡት ለማድረግ የተሞከረ ነው ማለት ነው። የልጅ ከነ ህይወት የመቅበር ሁኔታ እንግዲህ አረቦች ከነበራቸው አከፊና መጥፎ ባህል አንዱና ሊረሳ የማይቻለው ይሄ ነው ማለት ነው። ልጆችን መቅበር እና በታሪክ ሲነገር እያንዳንዱ ሰው የሰራውን ተሰለሙ እንኳ በኋላ ብዙዎቹ ሰዎች ይሄንን አስከፊ ነገር እንደተሳተፉበት ሲገልጡ ያልቅሰው ያስለቅሱ ነበር። አንድ ሰሃቢ ነበር ይባላል። አንድ ቀን እንዳው ሲስቅ ታይቶ አይታወቅም ከተለመ ጀምሮ ይባላል። ሁልጊዜ አንገቱን ደፍቶ ተክዞ አዝኖ ይኖራል። አንድ ቀን ነብያችን ጠየቁት፣ ምንድነው አንተ እንደው ሁልጊዜ አዘንተኛ ሆነ ነው የምትታየው? አንድ ቀን እንኳን ደስታ ላይብህም ምን ሆና ነው በማለት ጠየቁት ይላል። ይህ ጊዜ መጨመር ሰው ባይሆኑ ኑሮ ለሌላ ሰው አልነግርም ነበር፣ ከርሶ መደበቅ አይቻለምና እኔ ብደብቅ ወይም ወህይ ያጋልጠኝ ይሆናል፣ እንግዲህ ተጠየቁ ልንገረዎት አላቸው ይባላል። እሺ አሉ። እኔማ ያ አስከፊ በሆነው ባህላችን ልጆችን ከነ ህይወታቸው ከሚቀብሩት አረመኔዎች አንዱ ነበርኩኝ፣ ብዙ ህፃናቶች ቀብሬ ያለሁኝ አላቸው። አንዲቷ ልጄ ብቻ ሚስቴ ወርቃ ተነስታ ለምና እንደው እቺ እንኳን ያይኔ ማረፊያ የስሜ መጥሪያ ትሆንልኝ እባክህ ብላ ለመነች። ንግሬ ላይ ወድቃ ይሄ ጊዜ እሺ ብዬ ለሷ ደስ ይበላት ብዬ ተውኩላት ይላል። ተተውኩላት በኋላ ያቺ ልጅ አደገች፣ ገጤናማውና ፈጥላ አደገችና ፀሐይ ትመስላለች፣ እንደው በጊዜዋ አቻ የለሽ የምትባል ቆንጆ ሆነች እና ለትዳር ደረሰች ይላል። ይሄ ጊዜ ቅናት አደረብኝ ይላል። እቺ ልጅ አሁን እንግዲህ ለማንም ጎረምሳ ሳልፌ ሰጥቼ ለማንም መደሰቻ ከምትሆን መጀመሪያውንም ተሳስቻለሁ፣ መቅበር ነበረብኝ በወቅቱ። አሁንም ወይም አልሆነ ቦታ ወርቃ ብልግና ሰርታ ታስነጉረኛለች፣ አለበለዚያም እኔ አይኔ እያየ እሷ ለሌላ አሳልፌ ከመስጠት ብቀብራት ይሻለኛል ብዬ ወሰንኩኝ ይላል። ያ ሰይጣኑ አገረሸበት ማለት ነው። ይህ ጊዜ ባለቤቴን ይችል ልጅ እንግዲህ ዘመድ ጋር መተዋወቅ አለባት፣ ወደ ሌላ አካባቢ ዘመዶች አሉና ሂጄ አስተዋውቂያት ልምጣ ብዬ ጠየቅኳት ይላል። በረሃ ወስዶ ሊቀብር እና ሚስቴ ጠረጠረች፣ ብዙ ህፃናቶች ስለተቀበሩባት ፈራችና ብዙ ታመነታች። በኋላ ምሌ ተገዝቼ እውነቴን ነው ብዬ ስነግራት እንግዲያውስ ጥሩ ነው ያው ዘመድ ጋር ብትተዋወቅ ልጅ ደስ ይለኛል አለችና ያለ የሌላትን ጌጥ አልብሳ ሙሽራት መስላ አንቆጥቁጣ ሰጠችኝ ይላል። እና አስከትል ያስህድ እዛ በረሃ ውስጥ እንግዲህ ፊት ቀን ሂዶሱ ያው ሰው በማያይበት ቦታ ጉድጓዱን ቆፍሮ አዘጋጅቷል። ወደዛ ይዟት ይጓዛል። ወቅቱ መሸ ይላል እና በዛ አካባቢ መንደር የላባየ ወቅቱ መሸብን ለመመለስም ጊዜው አይበቃንም፣ ኧረ ወደ የት ነው የምንሄደው ትለኛለች ይላል። ግድ የለም ቀርበናል፣ እዛ ማዶ ጋራው ዘወር ስንል ቤቶች አሉ፣ እዛ ነው የምንሄደው፣ ደርሰናል አይዞሽ ይላል። ፈራተባት ላለ እየባባች እና እንዲሁ ስገፋት ምሽቱ እየተጫጫነ መጣ። እዛች ጉድጓድ ቦታ ደረስን ይላል። በምንደርስበት ጊዜ ልክ ጉድጓዱ በር ላይ ሂጄ ቆምኩኝ። እንደ ቆመች አየችው። ያየች ጊዜ ደነገጠች እና ሌላ እንግዲህ መሸሻ ማምለጫ ስለሌላት እኔኑ ጠምጥማ ያዘችና አንገቴን እያለቀሰ ራባዬ ተወኝ፣ ራባዬ እባክህ ልጨክንብኝ እያለኝ ትማጸነ ይገባ ይላል። ይህ ጊዜ ሆዴ ተንቦጨቦጨና አልችላልኩኝ ለቀኳት አለ። የመጀመሪያው እንግዲህ ዙር ትንሽ ቆይቼ ደግሞ ታሰብኩኝ። በኋላ ሰይጣን የመጥቶ ተሳፈረኝ አለ። እንዴት እተዋታለህ? እንደዚህ አድርገህ ለፍተህ ቆፍረህ ያበቃ እንዴ ሆነ ልትመለስ ነው አለኝ። ከዛ እንደገና ይዤ እንዲሁ እያለቀሰ አንገት ላይ ተጠምጥማ በግድ መንጭቄ ወረወርኳት ጨመርኳት ይላል። እና በጣም ጥልቀት ያለው ነው እንግዲህ በጭንቅላቷ ወርዳ ስትፈጋ ተሰማይ ድምጹ ይላል። እዛ ስታራዝን ስትጮህ ወዲያ አልችላለና ድምጹ አስተሚጠፋ ዛ ቁጭ ብዬ ሳዳምጥ ቆየሁና አባዬ ጨከንኩብኝ፣ በቃ ገደልከኝ፣ ሂደህ ነው እያለች ትጮሃለች። ኋላ ብዙ ስታላዝን ከቆየች በኋላ ድምጿ ጭልቅ አለ። ድምጿን ሳታው አፈር መልሸባት ተመልሼ መጣሁኝ ይላል። እንግዲህ ለትዳር የደረሰች ሙሽራዋን ትልቋን ልጅ ማለት ነው እንደዛ አድርጌ ቀብሬ ያለው። ሌሎቹ ወዳውኑ እርጥብ እንደተወለዱ ህፃኖች ስለሆኑ አላውቃቸውም፣ ብዙ አልተሰማኝም። አሁን ግን የዛች ልጅ ፊልም እንደው ይመጣብኛል ፊቴ ላይ እና ብሰልምም ያንን እንደው አላህ ይተወኛል ብዬ ስለማላስብ በዚህ ነው እንደ አሁን ጊዜ ደስ ሲለኝ ማታውኝ ብሎ ተናገረ። ይህ ጊዜ ይህን ሰሙ ነቢያችንም እነ ሆዳቸው ተንቦጨቦጨ አለቀሱ። ሶሃባ ሁሉ በሙሉ እንደ አዲስ መርዶ እንደደረሰው ሰው አለቀሰ ይላል። ከዛ በኋላ ምን አሉ ረሱል አለይሂ ሰላቱ ሰላም፣ በጃሂልያ አንድ ሰው በሰራው ወንጀል ብቀጣ ኑሮ አንተን ነበረ የምቀጣው በማለት እንደገና በጣም ተናደው ገላመጡት ይላል። እንግዲህ እንዲህ አይነት አስከፊ ሁኔታ እንዲሰሩ የሚያበረታታቸው ከዛ ከጣዖቱ ጋራ የተጣመረው ሰይጣን ነው። እዛ ጣዖቱን ሊሳለሙ ሲሄዱ ሰይጣኑ ራሱ እዛ ጣዖቱ አካባቢ መግለጫ ይሰጥ ነበረ። እንደዚህ ስሩ፣ እንደዚህ አትስሩ እያለ ንግግር ያሰማቸው ነበር። ይህ ጊዜ አምላክ ተናገረ እያሉ የሚነገረውንና የሚሰሙትን መጥፎ ነገር ሁሉ እዛ ደግሞ የታወቶቹ አስተናጋጆችና ደንበኞች አሉ። ያንን ያቀናደሉና እየቀመሙ የሚያወሩ በዛ መልክ እንግዲህ የሚነግሯቸውና መልካም አስመስለው የሚያታዩአቸው ነገር ልጅን ከነ ህይወቱ መቅበርና መግደል እንደ መልካምና እንደው መንገጀግነት እንደ ቆራጥነት የሚቆጠር አድርገው አታዩአቸው። ይሄንንም ያደረጉት ያው በዱንያም በአኺራም ለጥፋት እንዲበቁ ብለው ነው። በዱንያም ሰው የሚወልደው ልጅ ሁሉ ካቀበረ ያው እድሜ ዘልዛላ ነው ምናልባት ቢያረጅና ቢደክም ጧሪ አጣ ማለት ነው። እንደገና ደግሞ ከሞተም በኋላ ያው የኩፍሩ ቅጣት አልበቃው ብሎ በዚህ ደግሞ ሌላ ተጨማሪ ቅጣት እንዲያገኝ መሆኑ ነው። ወሊል ቢሷለ እንዲነውም ከነብዩላህ ኢብራሂም እና ከእስማኤል ደግሞ እንዲሁ በተለምዶ በመወራረስ የመጡ ጥሩ የዲን ቅርጾችና የባህል ቅርጾች ነበሯቸው። ያን ሁሉ ለማጥፋት አስበው ነው ሸያጢነል ኢንስ ወል ጂን ይሄን ነገር መልካም አስመስለው ያስተማሯቸውና የነገሯቸው ይላል። ወለው ሻአላህ ማ ፈዓሉ እና እንደዚህ አስከፊና አስተቃቂ የሆነውን ስራ አላህ እንዳይሰሩት ቢሻኑሮ ሊያደርጉት ባልቻሉ ነበር። ርግጥ እንደ አይነቱን መጥፎ ነገር እንዳይሰሩ አላህ ቢገድባቸው በግድ ነጣጥቀው ያደርጉትም ነበር። ግን ያው አላህ የፈለጉትን ይስሩ ብሎ ዝም ብሎ በትዝብት ምርጫውን ለነሱ ስለተወላቸው ሊሰሩት ቻሉ። ፈደሩም ወማ ይፈሩን እና ይሄን ነገር መስራታቸው ብቻ ሳይሆን ከአላህ የተወደደና የተፈቀደ ነው እያሉ ያወራሉ በቅጥፈት። እና ይሄን ቅጥፈታቸውን እንደያዙ ዝም ብለ ተዋቸው። እኔ እንኳን ይሄን ነገር ለወድና ለፈቅድ ይቀርቶ ከምጠላው ሁሉ ነገር ተሽልክ ቀጥሎ የምጠላው ቢኖር ቀጥለ ነፍስ ነው። ያውም እንደዚህ የህፃናቶችንና የደካሞችን በተለይ ወንጀል ያልሰሩትን ሰዎች ማለት ነው። እነሱ ግን ይሄ ነገር ነውርና አሳፋሪ መሆኑ ቀርቶ እንዲያውም ይሄን ያደረገ እንደ ጻድቃን እንደ ታላቅ ሰው እየተቆጠረ አላህ ይወድዋል እያሉ ይቀጥፋሉ ማለት ነው። እንደዚህ የሚያረጉትን ሰዎች ቅጥፈታቸው ጋር ተዋቸው ወደፊት ዋጋቸውን ያገኛሉ ኢላ አላህ ሱብሃነ ወተዓላ። ዚላ እንግዲህ ወከዛሊከ ዘየነ ለከثير من المشركين በሚልበት ጊዜ ከታወታውያን ለብዙዎቹ ሹራካዎቻቸው ታኦቶቹ ይሄን መጥፎ ስራ መልካም አስመስለውና ሸራ ለማታዩአቸው ሲል ታኦት ራሱ አይናገር እንዴት አድርገው ሸልመውና አሳምረው አታዩአቸው የሚል ጥያቄ ሊያስነሳ ይችላል። እና ሹራካ የሚለው አላህ Subhanahu Wa Ta'ala ከአላህ ሌላ መመሪያና ትእዛዝ የሚሰጡን ክፍሎች ሁሉ በማዳመር ነው። ካሁን ቀደም እንዳለፈው ሸያጢነል ኢንሲ ወል ጂን ይሁሂ ባዕዱሁም ኢላ ባዕድ ዝኽሩፈ ልቀውል እንደሚለው የጂንም አመላኮች አሏቸው። ጂኖችን ያው ያመልኳቸው ነበር ማለት ነው። ያመልኳቸው ነበር ማለት ያው ጂኖች የሚሰጧቸውን መመሪያ ይቀበሉና ይከተሉ ነበር። ጠንቋዎችንም እንደዛው ይከተሉ ነበር ማለት ነው። ሟርተኞችን አስማተኞችንም እንደዛው ያከብሩ ነበር። እንደገና ደግሞ መጥፎና አጓጉል ባህል የሚያራምዱትን ሰዎች እንደዛው እንዳለቃ በማድረግ የሚነግሯቸውና የሚመክሯቸውን ይሰሙ ነበር። በተጨማሪም ደግሞ ጣዖቱ አካባቢ በሰው ምስል ድምጽ ያሰማ ነበር ሰይጣን በስውር ሆኖ። የዛ ጊዜ ጣዖቱ ራሱ ተናገረ እየተባለ ይጨበጨብና ይታጀብ ነበር ማለት ነው። እና እንግዲህ ከአላህ ሌላ የሚያመልኩባቸውና የሚያከብሯቸው ኃይሎች የነን መጥፎ ልምድና ባህላቸውን እንደ መልካም ነገር አድርገው ያሳዩአቸውና ይገፋፋቸው ነበር ማለት ነው። እንጂ በቀጥታ ይሄ እንደጉዝ የሆነው ድንጋው ወይም እንጨቱ በራሱ ተናግሮና መመሪያ ሰጥቶ ማለት አይደለም። በሱስም የሚናገርና የሚያንቀታቅታቸው አለ ወይም ደግሞ የዛ አተናጋጅና ተቆጣጣሪ የሆኑት የሃይማኖት መሪ ተብየዎቹ ይሄን ነገር ጣዖት ያዘዋል ይፈቅደዋል እያሉ ስለሚነግሯቸውና እነሱም ሁነት መስሏቸው ስለሚከተሉት ለዚህ ነው መጥፎውን ነገር መልካም አስመስ